የነሱን ፍቅር ግማሽ ቢሆንም አንድ ሩብ ቢሆንም እርስ በርሳችን እንድንዋደድ ያድርገን። ዋናው መልእክቱ አሁን የነቢያችንና የአቡበክር ፍቅር ሰምተን እኛ ደግሞ ካንዱ ወይም ከሁለት ብቻ ሳይሆን ሁላችን እዚህ ሩም ያለው በሌላ ሩም ያሉት በሙሉ እንዲያዋድደን በልጀሚዕ ሙስሊሚን እንደዚህ አይነት እንዲያዋድደን ተስፋ እናደርጋለን እላለሁ። ይህ የመጨረሻው ጥያቄ ነበር ኢንሻአላህ። አሁን በደርሳችን ወደ ደርሳችን እንሄዳለን ኢንሻአላህ። نعم درساتشن يميكتلو من إلال مع النبي صلى الله عليه وسلم. الله أكبر راسو أرأستو يتأفت قال والله مع النبي كنبياتش صلى الله عليه وسلم قا. من مالتنو أنت كمان نيوم بوتامته نبياتش صلى الله عليه وسلم يتقوم بطبت مسجد الزات أقباتشو كوش بله يساتشون تمرت يسمحنو. والله والله إني كزيه ليتش على يوم ነቢያችን ሙተዋል? ነዓም ሙተዋል። ተቀብሯል? ነዓም ተቀብሯል። ላኪን አሉ ያኒ ንግግራቸው ተመዝግቦ ወደኛ መጣ ሐዲታ። እሱን እየሰማን ፊታቸው ብቻ ነው ማናየው እንጂ والله الذي لا اله الا هو ነቢያችን ከኛ ጋር አሉ። ምክንያቱም ንግግራቸው አለ። لذلك يقول بعض العلماء بل كثير من العلماء አይቻልም። እሺ እስቲ የሞሮኮ ንጉስ ቀጥታ ሄደህና አነጋግሮ አይቻልም። አላህ ግን ቀጥታ ትናገረዋለህ ከሱ ጋር። يقول اذا اردت ان تكلم الله اقرا القران لان القران كلام الله واذا اردت ان يكلمك لا اذا اردت ان يكلمك الله اقرا القران الله عندي انغاغره كفلك واذا اردت ان تكلمه انت كالله قام انغاغر كفلك ادخل في الصلاه بصلاه واستقبا فيته يالو الله نو الله اكبر بله جمر تلقو جيتاي بله جمر الحمد قرا سورا قرا الله اكبر سبحان الله يهن هلو كالله قا يتنغاغرك نو انت الطالب انت شي غاباج انتنه لكن قران ستقرا السو نو غاباج غبزهنا نغغري اسماله لك اندزي دمو نبياچن صلى الله عليه وسلم اهون የተነጋገሩን ነው ነቢያችን። እስቲ እንበል አንድ እንበል የዛሬ ደርሳችን ሐዲሱ ከመናገሬ በፊት በጥያቄ ልጀምረው። አሁን ሰደቃ የሚሰደቀው ሰው ብዙ አጅር ያለው ሰደቃ የሚሰጠው ሰው ለምሳሌ አራት ሰዎች አሉ። አንዱ ሀብታም ነው፣ አንዱ ድሃ ነው፣ አንዱ መሐከለኛ ነው፣ አንዱ ስፖርተኛ ነው፣ አንዱ ምንምሽ አርፍ ነው። ከነዚህ ሰዎች ትልቁ ሰደቃ ሰጥተዋል አላህ ተቀብሎ እጥፍጥፍ አድርጎ ነው የመለሰለትና the best ሰደቃ የምንለው ምንድነው ብላችሁ እናንተ እያንዳንዱ ሰው አስተያየት ይሰጣል አይደለም? አስተያየቱ ደግሞ ተቀባይነት አለው። ግን ነቢያችንስ ምን አሉ? ከኔ ጋር ነው እኔ አንድ አስተያየት ይሰጣል፣ ሙአቢዲን አንድ አስተያየት ይሰጣል፣ አቡ አኒስ አንድ ይሰጣል፣ አቡ አኢሻ አንድ አስተያየት ይሰጣል። እና እያንዳንዳችን አስተያየት አለን። ለምሳሌ አንዱ ይላል ያኔ ሀብታም ከሆነ ግማሹ ገንዘቡ ፈልቀቅ አድርጎ በቃ ለድሃ ሲሰጥ በጣም ይህ ነው እንግዲህ በጣም ጀብድ የሚባለው በጣም ያኔ ቸር የሚባለው ይህ ነው ትላለህ። አንዱ ደግሞ ምን ይላል? ወላሂ ድሃ ከሆነ ካለችው እንትኑ ትንሽ ሁለት ብር ቢሆንም ቢሰጥ ይሄ ነው እንጂ ጀግናው ትላለህ። አንዱ ደግሞ አንድ ይላል አይደለም? طيب ነቢያችንስ ምን ይላሉ? የሁላችሁ እንግዲህ ነቢያችን ከተጠቀሱ የሁላችን አስተያየት እርግፍ ይላል ማለት ነው። ስለዚህ እስቲ የነቢያችን ነው ሰድ the best صدقه እንዴት ነው ብለን ጠይቅ። يقول النبي صلى الله عليه وسلم في حديث صحيح يقول جاء رجل الى النبي صلى الله عليه وسلم فقال يا رسول الله نعم اي الصدقه اعظم اجرا كبادنا تلك اجر ياللو صدقه مندنو بلو طيقه نبياتكم قالوا يقولاتكم انقدي مسفرياو بتام يغرمر والله يقول انت تصدق وانت صحيح شحيح تخشى الفقر وتامل الغنى ولا تمهل سنت قالت زرزرو 5 6 قالت قال انت تصدق وانت صحيح يقولاتكم بطيناه ياله ملو طينا ياله يتصدقكو ذا بيست سنه انجي ሞት ሲመጣ ሶስት ቀን ሲቀር ያኔ ሁለት ኩላሊትህ እንትን ያኔ ኤክስፓየር ሆነዋል፣ ልብህ ደግሞ በቃ ተዘና ብለዋል፣ ሁለት አይንህ ደግሞ ጠፋ፣ ኸላስ አሁን ልትሞት ነው ሲባል ተሰድቅ ያለሁ የሚለው ሰው ትክክል አይደለም። አንተ ሰሒሕ። እሽ ማና ሰሒሕ? ምሉ በሙሉ ከጤናህ ጋር ያለሁ ጤና አለህ፣ የስፖርት የተጫወትክ ነው፣ ለመሞት እንኳን ጭንቅላትህ አያስበውም። ምክንያቱም ሰሒሕ ነህ፣ በስሐና በጤናህ ያለህ ነው። ይህ አንድ ነው። እሰማለሁ። እሺ፣ ሁለተኛ አሉ አንተ ሰደቀው አንተ ሰሒሕ። ሸሒሕ ደሞ አሉ። እንዴት ሸሒሕ? ገንዘብ ወዳጅ ነህ። አንዲት አምስት ብር እንኳን ከኪስ ልትወጣ እምቢ ትላለች ነፍስ። ተሰደቂ እምቢ። ለምሳሌ 10,000 ያለኝ እንዴ 50 ብር ከተሰደቅኩ እኮ 9,550 ምናምን ሊቀር እኮ ነው ትላለህ። ጠይቢያ ከተሰደቅ ከዚህ እህል እኮ ብዙሃለህ። እሺ እንዴ እንዴት ትሰደቃለሁ? ሸሒሕ ጠማዕ፣ ስስታም። በስስታምነት ስስታምነት ተጭኖብህ እያለ ይህን ትልቅ ግድግዳ አፍርሰህ ስትሰደቅ ይህ ነው በጣም አላህ የሚወደው። ሁለት ሰሒሕ ሸሒሕ። ጠይብ ተኽሸ አልፈቅር፣ ሰውነትህ ወይም ነፍስህ ምን ትልሃለች? ደሀ እንዳትሆን ብላ የፉክክር በአንተና በሰውነትህ ትልቅ እንትን አለ። ደሀ እንዳልሆን ነገ ድህነት እንዳይመጣኝ ብለህ እየፈራህ አሉ። ጠይብ ወተእመሉ ልጊና፣ እረ 5,000 ያለችኝ ጥረት የማደርገው እኮ 10 እንድትሆን ነው። እሺ 30,000 ብር አለኝ ምን ይጠቅማል? 60,000 መሆን አለበት እንጂ የሚል ስሜትና ባህሪያት ካለህ ያኒ ለመጨመር ሀብታም ለመሆን ትግል እያካሄድክ እዛ ጊዜ ብትሰደቅ ነው አላህ ስብሓነ ወተዓላ የሚወደው። ለምን? ሰውነትህ ሀብታም ለመሆን ፍቅር አላት። ፍቅሯን ሰብረህ ጨፍልቀህ ግማሽ ገንዘብህ ለሰደቃ ስትሰጥ እዛ ነው እንግዲህ ያንተን ትልቅነት የሚታወቀው አለ። አምስተኛ ላ ቱምሂል፣ ላ ቱምሂል። ቱምሂል ማለት ነው ጊዜ አትሰጥም። አንተ ለምሳሌ አንድ ሰው ምን ትለዋለህ? እባክህ አንተ ለምን ሰላት አትሰግድም? ሰላት ያሰገድ እኮ ያን ካፍር እኮ ነው ብሎ ስትመክረው፣ ኧረ ኸላስ እኮ አሁን እኮ ተውባ ብዬ ያለሁ ስንት ነው የቀረው? ረመዳን አንድ ወር አይደለም? በረመዳን ገላዬን ታጥቤ አንድ ወር ጾማለሁና በዛ ቀጥላለሁ። ጠይብ ረመዳን ሳይደርስ ብትሞትስ? ሀደ ማዕና ወላ ቱህሚል ያኒ ወላ ቱምሂል፣ እድል አትሰጥም ለንትኑ ለሞት እድል አትስጠው። ለምሳሌ ተውባ በል ሲል እሺ ተውባ እኮላለሁ አሁን በስ ትንሽ ያኒ ይችን ስራ ጨርሼ ከስራው እገላገላለሁ እንሻአላህ ስራውን ሪዛይን አድርጌ ስወጣ ቀጥታ መስመሬን ነው የሚይዘው። ጠይብ አንተ ምን ዋስትና አለህ ትለዋለህ። ስለዚህ ወላ ቱምሂል ይላሉ ነቢያችን። ሐታ ኢዛ በለቀት ልሑልቁም፣ ያቺ ሩህ በጎሮሮ ላይ ስትደርስ አለ ቁልቱ ወይ ቁልተ ሊፉላን ከዛ ወሊፉላን ከዛ ወቀድ ካነ ሊፉላን ወፉላን አሉ ነቢያችን ሰለላሁ ዐለይሂ ወሰለም። እዛ የምትቦትበት ጊዜና ሰዓታት ሲደርስ እባካችሁ 200,000 በኮሜርሻል ባንክ አለኝ፣ ሌላስ ሁለት ደግሞ የጭነት መኪና አለኝ፣ ሌላስ ሁለት ደግሞ የዳቦ መጋገሪያ እንትን አለኝ፣ እሺ ሌላስ በአሜሪካን ባንክ ደግሞ 15,000,000 አለኝ፣ እሺ ምን ትፈልጋለህ? ይህችን ለእገሌ ስጡልኝ፣ ይህችን ለሰደቃ ስጡልኝ፣ ይህችን ለእገሌ ስጡልኝ። የት አባትህ የት ነበርክ? ይህ ሁሉ አይባልም። አሁን ወቀድ ካነ ወቀድ ካነ አሉ ነቢያችን። አንተ ሳትል ይህን ለእገሌ ይህን ለእገሌ ይህን ለእገሌ አላህ በሱረት ኒሳ አስቀምጠዋል። በቃ ወንድ 100,000 ይወስዳል፣ ሴት 50,000 ትወስዳለች፣ እናት ደግሞ አራተኛ አንድ አራተኛ ወይም አንድ ስምንተኛ ትወስዳለች። ሁሉ አካፋፍሎታል። አንተ የነበረህ እድል ግን በጤናህ እያለህ ነበር። ስለዚህ ምን ይላሉ ነቢያችን? ኢዛ በለቀት ልሑልቁም፣ ሕልቁም ጎረሮ ነው ያኒ እዚህ ላይ ስትደርስ ሩህ ቁልተ ሊፉላን ከዛ ወሊፉላን ከዛ ወቀድ ካነ ሊፉላን ወፉላን ኸላስ። ሀዘ ልሐዲስ ሙተፈቁን ዓለይ ረዋሁ አልቡኻሪ ወረዋሁ ሙስሊም ወሆ ምን አሰሐ ልሐዲስ። እሺ በማንበብ ብቻ እደግመዋለሁ፣ ማንበብ ብቻ የቁሉ ነቢ ስ ሰለም أن تصدق وأن تصحيح شحيح تخشى الفقر وتأمل الغنى ولا تمحل حتى إذا بلغت الحلقوم قلت لفلان كذا ولفلان كذا وقد كان لفلان قالوا نبي عليه الصلاة والسلام. إذن هم بتأيكاتشو أحسن صدقة أكبر صدقة من دنو بطيقة شو لما تأوسام أنت متلالاتشو يعني أنت دهان داتون يفرة هابتام لتهون إيقواقوا دمو بتأنا إياله جزي على مستت لإدميو أنت متلاله كذا ستام إياله بزي أنا تصدق كونو طول صدقة أهون لتأيقاتشو ما نون دزهم يادرقو استبع الله لتأيقاتشو النزي أمست بشتا وشي اللو تسو ببوزي صدقال والله صدقم أي صدقم عنده عنده زي نقرر شو نبر حبتا هم كونو سمو عيسانو سمو عيسانو بزي بأربع قروش نبرنو لكن بمن درو هلو كونو بس استامنت يتاوك أسو نبرسو بيتعام يتاوك أنو بس استامنت أهون يد درجة درستا قالتشو بزو سراتنيوش نبرو ብዙ ድርጅት አሉት ብዙ የንግድ ቤት ቦታ አለው አንድ ቀን ሶስት ሰዎች መጡና ብዙ እቃ ከሱ ጋር ከሱ ብዙ እቃ ለመግዛት ነው የመጡ እንደዚህ እንደዚህ ሰዎች እንዴት አድርገህ ነው የምትቀበላቸው ማሻአላህ ሳሮን ውስጥ ተቀበላለ ኬክ ታመጣለ ወተት ታመጣለ ጭማቄ ታመጣለ مرحبا بكم اهلا وسهلا ነው የምትላቸው አይደለ ሰውየው ምሳ ይበላ ነበር አሁን ሶስቱ እንግዶች መጡና የሚበላበት አንድ ትንሽ ክፍል ነች ዝግት ታርጎ ነው እንት የሚለው በሩ ዘግቶ ነው የሚበላው ምሳ ላኪን የሚመጡ እንግዶችና የሚመጡ ገዢዎች ደሞ እንዳይሄዱባቸው እንዳይሄዱበት ይፈራል ምን አደረገ ያቺን ፊትህ ብቻ መታስገባ ቀዳዳ ቀደደላት እንት ነው ያኔ በሩ አንዲት ክብ የሆነው ቀዳዳ ቀደደላት አሁን መጡና ሶስቱም እገሬት አለ ያሉት ለሰራተኞቹ አለዚህ ቤት طيب ልንገባ ላላ መግባት ማይቻለም ራሳችሁ ብቻ ግን ተገባላችሁ የራሳችሁ መስገቢያ ብቻ ነው የከፈተለትና ያቺን ራስ እንደዚህ ብላችሁ እንደምንህ ብላችሁ ተነጋገሩ እንጂ አይ አይ አይከፍትላችሁ ማለት ይሄ ሰውየው በሲስተምነት በሽታ የደረሰ ታቃላችሁ በመጨረሻ ፊቱ በመስተዋት አየውና አፍንጫው ሁለት አይደለም ሁለት ቀዳዳ አይደለም አፍንጫችን አለ አየና አረ ለምን ሁለት ቀዳዳ ሆነ አንዱ አይበቃም እንዴ ይሄማ ገንዘብ ማባከን ነው ሀብት ማባከን ነው አንዱ መዘጋት አለ ብሎ በቀጦን አድርጎ በጥጥ አድርጎ አንዱን ቸፈነው ለምን ነው በሁለቱ እንዳያተነፍስ አረ ለምን ነው አረ አንዱ ይበቃልኮ ለምን ትናጠፋለን አንዱ አፍንጫው በጥጥ አድርጎ ሸፈነውና በአንዱ ብቻ ያተነፍሳል ሰውየው ይህ ገዳይ የሆነው ሲስተምነት ነው حقيقةً مرض مرض ነው مرض በጣም ከባድ በሽታ ነው ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም በዚህ አይነት በሽታ ያለ ስትሰደቅ እዛ ነው በሳውዲ አረቢያ አንድ ጆክ ይነግሩናል ነበር የነግራን ነበር አንዱ ቤቱ ተቃጠለ ቤቱ እንግዲህ ማሻአላ 1 ሚሊዮን ሚሊዮን ተኩል የሚያወጣ ቤት ነው ተቃጠለ አሁን እንደዛ አጥፊ ሆኖ እሳት የሚያጠፉ የመንግስት ክፍል አረ ባካ አንተ አሉት ለምንድን ነው በሞባይል አድርገህ ለምን አጠራቸው አሉት እኮ ሚስኮል ኮሰጥቻቸው አለሁ አለ ቤቱን ሊያጠፉ እኮ ነው እሳቱን ሊያጠፉ እሱ ሚስኮል ሰጣቸው ማለት ነው የውላች እንዴት አይነት ሲስተም ነው አንድ ብር እንዳያወጣ ቤቱ ሁሉ ተቃጠለና ተጨረሰ ሚስኮል ሰጣቸው ሞኝ ቬሪ غبي የሆነው ሰው ነው ሲስተምነት በጣም በሽታ ነው والله በሽታ ነው እናንተ የነገራችሁኝ ነገር አለ እንግዲህ ብዙ ጊዜ እናንተ ነው የነገራችሁኝ ከእናንተ የሰማሁት ነው ለዚ ፓልቶክ ሳይሆን ወንድሞቻችን በሪያድ ሲነግሩኝ አንዱ ነው አሉ አንዱ እና በሰገራ ቤት ሰጠማሉ ሰገራ ቤት አለ አይደለም ግን ሰገራ ቤት እንደዚህ የአውሮፓ ወይ ሳውዲ አረቢያ ያለ አይደለም ያገራችን ታቃላችሁ ሰገራ ቤት ሰገራው ሞልቶ ያኔ እንትን የለም መጃሪ ምናምን እንትን የለው ሲሞላ ማድር እንዴት አርጎ እንደሚጠርጉ ታላቀም አልሙሂም ተሰበረበትና ሰጠመ ማለት ነው ሰውነቱ እዛ ሲገባ ቀስ ብሎ ነው እንግዲህ ሰገራው በጣም ወፍራም ነው ቀስ ብሎ ሲገባ አረባካቹ የሚያወጣኛም ጥልኝ አለ እሺ 25 ብር አሉ አለ አረ ተከራከረው ይላል እሺ በቃ 20 ብለዋል ተከራከረው ባከ 20 ብዙ ነው ይላል የሰጠመኮ ነው እና ሰገራው እዚ ከሆዱ ላይ ደረሰ እሺ 18 ብር አለ አሉ አረባካቹ ተከራከሩት ብዙ ነው ሄደና አንገቱ ላይ ደረሰ አሩ እኮ ነው አንገቱ ላይ ሲደርስ ምን ነው ባከ 12 ብር አሉ አረባካቹ ብዙ ነው ማሩኝ ተከራከረው ይያለ አሩ በፊ በአፉ ላይ ደረሰና እንደ ቱፍ ቱፍ በቃ ተከራከሩት ባካቹ 10 ብር ቱፍ ቱፍ ይላል ያኔ ሰገራው እኮ ነው አፉ ላይ ደርሶ ቱፍ ቱፍ ይያለ ተከራከሩት ተከራከሩት እዛ ተሰጠመና ብዙ ገንዘብ ትቶ በሰገራው ውስጥ ገብቶ ሞተ ይባላል። ታማ ይህ እንደ ጆክ ነው የነገሩን፣ ግን በጣም ትምህርት ይሰጣል። አንድ ሰው والله ትልቅ በሽታ ይዞት ኦፕሬሽን 10 ሺህ ይጠይቃሉ ሲሉት ረበዛ ይያለ በትናንሽ ክሊኒክ ይሄደ በትናንሽ ክሊኒክ ይሄደ ያኒ በሽታው እየተባባሰ እየተባባሰ ከዛ ከኦፕሬሽን ወጥቶ የሞት እንትን አደጋ መጣለትና በዛ ሞተ ማለት ነው። ስለዚህ እነቴ ነው ሲስተምነት ማለት በሽታ ነው። ነቢያችን ደግሞ ይህን ሲያውቁ ነው በዛ በሽታ ያለ አውጣ አለበዚያ ስትሞት ግን እገሌ እንደዚህ ስጡት እገሌ እንደዚህ ስጡት ይሄ ነገር አይሆንም ይላሉ። እሺ ወደ ሁለተኛው ይህ አንደኛው ሐዲስ ነው። ወደ ሁለተኛ ሐዲስ እንሂድ። يقول النبي صلى الله عليه وسلم اذا اختلف البيعان وليس بينهما بينة فهو ما يقول رب السلعة او يتتاركان ججنا شجي ያለ ለምሳሌ እኔ አንድ መኪና ለኢትዮ ሁሉም ደሴት ሸጭ ኩለት እኔ ሸያጭ ነኝ እሱ ደግሞ ምንድነው ገዢ ነው ተስማማን እና መኪናው ገዛው እኔም ሸጥኩለት ግን ገና ሳንረካከብ يعني ሳያረክበኝ ሳያስረክበኝ አለ መግባባት መጣ ላ እንደዚህ ነው ያልከኝ ላ እንደዚህ ነው ዋጋው እንደዚህ ላ እንደዚህ ነው መሳሳብ መጣና አሁን ማንንም ያስተረቃቸው ነቢያችን ምን አሉ اذا اختلف البيعان ገጂنا ሸጪ يعني كتساسبنا على مغبابات كتغني وليس بينهما بينا يعني مسرجا كليله چبط نجر كليله صحف كليله فرما كليله زم بلاو بقى انت اندزي نو لا اندزي نو بلو كتساسبو ان مسرجا كليلاچو فهو ما يقول رب السلعه او يتتاركان يمان قال نو منوسدو يبالبيتو يقاو بالبيت يسو نو ميسما ويم دمو يعني انتنو كونتراتو يبتنال ياو غنزبو يزو يهدال انه دمو مكينة يجي وده بيت مرلسال له تمام واندموش لو ده فيتون دزي سيقات ماتشو انه ايتيو كغزهو كالتق بابان خلاص ايتيو مكينة ويزو يهدال انه دمو غنزبية ركبانيان يسركبانيان يهدال له انجي يبهايلي يميهون نگر يلم ويم بمحاكلاتشن مسرجاننا በጣም ኮንክሪት የሆነው ኤቪደንስ ካለ ደግሞ ይሄን ነገር ሌላ ሊሆን ይችላል ማለት ነው። እሺ ወደ ሌላ ትምህርት እንወስዳችሁ ወደ ሌላ ሐዲስ يقول النبي صلى الله عليه وسلم اذا ادرك احدكم سجدة من صلاة العصر قبل ان تغرب الشمس فليتم صلاته واذا ادرك سجدة من صلاة الصبح فليتم صلاته ما شاء الله يم በጣም ትልቅ እንትን ነው። አንድ ሰው አስር እየሰገደ አንደኛው ረክዓ ወይም ሁለተኛ ረክዓ ሲል በሶስተኛው ረክዓ ፀሐይዋ ጠለቀች አስር ወጣ ማለት ነው። ነቢያችን ግን አሉ ግማሹ ሰላት ስለደረስክበት ግማሹ ፀሐይ ብትጠልቅም ዝም ብለህ ቀጥልና ጨርሶ ሰላት ዋሉ። በሰላት አልፈጅርም ልክ እንደዚህ ነው። አንተ እየሰገድክ ፀሐይ እያየሃት ነው። ስለዚህ አንድ ረክዓ ሰግደህ በሁለተኛው ረክዓ ፀሐይ ከወጣች ቀጥልበትና ሰላቱን ጨርሳሉ ነቢያችን አልሐምዱሊላህ። ይሄ ደግሞ የነቢያችን የአላህ ስጦታ ነውና ወቅቱ ሊያልፍብን አይችልም እንላለን። እሺ የሚቀጥለው ሐዲስ ምን ይላል? اذا اراد احدكم ان يذهب الى الخلاء واقيمت الصلاه فليذهب الى الخلاء عند سو كوጭ መጥቶ ሰገራ ቤት ገብቶ ሽንት ቤት ገብቶ ተጸዳድቶ እንደዚህ ውዱ አርጎ ለመሄድ ይፈልጋል። ላኪን ኢቃማ አለ ኢቃማ ካለ ኢቃማ እንዳልሰማ ዊተው ሂድና በሆድህ ያለውን ሸክም እንትን አድርገህ ጸደህ ሂድ አሉ ነቢያችን። ይገባቸዋል اذا اراد احدكم ان يذهب الى الخلاء ሰገራ ቤት ማለት ነው ለመሄድ ከፈለግ واقيمت الصلاه فليذهب الى الخلاء نا يتجنانك ود صلاتات هيدالو اشي يمي قتلو حديث من هلال اذا اراد احدكم من امراتي حاجته ينو تنانتنا يالكواچو انت كوچ متاح ويم تنته نبر تنسا ويم دمو مسابلهنا سونت موق موق موق قالهنا مستن تفلغالچ تفلغالله انت مست تفلغالله بزي غزي بالغالا يمطته جمع لمار تفلغالله خلاص كواغو هو يلزي من قالوا النبي صلى الله عليه وسلم إذا أراد الله، نعم، يقول إذا أراد أحدكم من امرأته حاجة فليأتها وإن كانت على التنور. بمد الجراي إن جراي قجرش نو مبته نو النا نيبرات إن بكارش إزا إن جرا إن جراي قجرش يدنا يفلكون نجرارك إيشي وات إيه سرعش نج شنكرت منامن يكتفج نج باكش ني إنكو ألشالكم هون عند نجر كويشكو بتأمن تنو أشجاري نو ني ثلاثة له أرلم እሺ እቺን ሳህን ለጠብስት ትንሽ ሁለት እንጀራ ነው የቀረኝኮ ይቺን ወጥ እኮ ትንሽ ውሃ ላርግላት ብላ እንቢ ካለች መጀመሪያ ማለት የለባትም ካለች ደሞ ያንተ መብት ነው ሳባርገ የሳቁብኝ እኮ ነው ሰዎቹ ለምን ነው ሲቁ ታቃላችሁ ይቺ ነገር ሲ በአውሮፓ አስተርጋት ሳባርገ በእጇ እዛ አልጋ ላይ አውድቀ እስቲ አርጋት ወንድ ኮንክ በአሜሪካ بكندا باستراليا باوروبا نبياتشن قد ميلوت انجرا يغاغرچ وط يسرح هده يانتنچنا اندفلك حرج يلالو ايوه 9911 ما شاء الله 911 علشنغري اربجو التوك ارغو بقانت يلالغوال يي بنچچ اگر حرام نو انلالن تمام سلازي يي نغر بل حديث اخر ليلى حديث عليه ولو كانت على قطب يعني هلتاشون بفرس لاي تكمت اتشوال ادلا سوا بستجربة انت بستفيد تكمت اتشو يتقواز اتشو اهون موك موك عليهنا مستنت فلقال له ادلا الشي مستي استي الزيار لن وردن انت النارق انت دمو ابدنه بقملي يالن يهدن دمو زيبرها لاي مالت يلباتن خلاص الشي توردن لك سميتن تاركال لك كذا حالات وطالج اسكزي درس نو او طيب يا رسول الله باوروبا كندزي نو ارا اوروبا اوروبا من على كل حال يهلالو نبي عيسى السلام اهتوچاچن اباكاچو لا الله بلاچو يهن نجر بتكبر اولوت بالش نيالش خلاص نيالش بقى الفلق شمانشي السجن يفلقال امبي كالش والله اللهن معصيه درقش نو منلش نعم طيب يقتلوا حديث من نلال إذا أراد الله بعبد خيرا يدمو بزو سواء يقبلهم لكن نبيه اتشن يالوت صحيح حديثنا الله كوددها له الله أكبر الله يا ربي وددن استو والله بفلكون سلت وددن بقى من نلاله إذا أراد الله بعبد خيرا لان دبارياو ترو نقر كفلق الله سبحانه وتعالى استعمله يعني استعمله قيل كيف يستعمله يا رب يا رسول الله الله تتكمبت ويم اسراو معناتنو كوددو عندون كودد الله بمشرشو ادميو يسروالو مندنو استعمله قال يوفقه لعمل صالح قبل الموت ثم يقبضه عليه سبحان الله بزو ادميو لامس امت بقى تراسو نبر الله سلم يودوهن عند امت 6 ور 3 ور سيقراو ترو ترو ترو ترو ترو سرا عند بيسرا يدرقوال كذا وهلا بحسن الخاتمة كذيها الدنيا وطال مالتنو نعم طيب كذا وهلا إذا أراد الله بعبد نعم يقول ليلة وحادث من إلال إذا أراد الله بعبد الخير عجل له العقوبة ينو سوي ما يقبلو الله كوددها له أو الله كودده من يدرقال الله عجل له العقوبة في الدنيا لمثالي الله شيخ ابراهيم كوددو من هذا القوال يعني باخره يتكمت قلت عذابنا مقطعتنا مقطعات بالدنيا يدرقلتال ويم عفو يلوال ويم دمو بالدنيا يقطوال سوتشو كي من يلالو ارا شيخ ابراهيم دمو يقول له علميه انتن يالكو نو اممكو يعني بالغالاي كو يازو እንዴ መኪና አደጋርጎ እኮ እንትን ሆነ ከሰረኮ በንግዱ እንደዚህ ሆነ መጥፎ መጥፎ ብቻ ነው የሚጠቅሱት አይደለም ለካ አላህ Subhanahu Wa Ta'ala ስለሚወደው ሸክ ኢብራሂም ስለሚወደው ይሄን ሁሉ በላ ይጥልበትና በአዱንያ ልክ አናቱ እንደወለደችው ንጹህ ሆኖ ከዚህ አዱንያ ይወጣል ተግባባን ነው ወይ አልተግባባንም የማይዋጥላቸው ሰዎች ሊኖሩ ይችላሉ ላኪን هذا ما قاله النبي صلى الله عليه وسلم يقول اذا اراد الله بعبد الخير خير كفلق الله عجل له العقوبة في الدنيا وإذا أراد بعبده الشر مطفو نغر كبانت كسبس أمسك عنه بذنبه حتى يوافي به يوم القيامة زنبلو نميايه جنزب يسطحال طيناملو يسطحال بسوت تشاوتاله አትሰግድም አትጾምም በዲን ታሾፋለህ የፈለገውን ሪባት ወስዳለህ ጉቦት በላለህ ሰው ትዘልማለህ ዝም አላህ ዝም ነው የሚለው ለምን ስለሚጠላህ እንግዲህ ጨፍርበት አዱንያ ጨፍረህ ትሄዳለህ የሰው ገንዘብ የሰራተኛ ገንዘብ ሚስትህን ታሰቃያለህ ወይም ደግሞ ማሻአላ ልጆችን ዞር ብለህ አታያቸው በቤት ጀሃነም የሆነ ኑሮ ነው የምታስኖረው ያኒ ሪባት በላለህ ሰው ትዘልማለህ الله سبحانه وتعالى سلمي تعالاه زم يلنا يوم القيامة تسبسبو يمتعنا في 60,000 جهان نبي أسقبها المالتنا الله سبحانه وتعالى إذا نعوذ بالله الله يوددا بفلق وسلت لك أتاني فلقال فلقو تسلوني الله ربي صبري ستاني طيب بحبت لك أتاني شلال نعم حبت يسطهنا دردر نرغو حبت يسطهال كذا وهلا زنبلو يا حال من المتارق على كل حال اللهم يا ربي إنا نسألك الجنة بدون سابقة عذاب ولا مناقشة حساب يهبت آم علماء يمودت انتنو دعانو استحفزوا تستي حفزوا مثلا لراسه دعا استارق من تلاله اللهم إني أسألك الجنة يه قلت أنو هذا اللهم بامر نيام بولوت إني الله جنة كانت تأيك الله ولكن بدون سابقة عذاب ولا مناقشة حساب مجمّر يا تأيكه يعني تأيكه بشقر عسكبته إنا بزوك أته بجهنب كأته على اللم ينفلقو طيب من دونهم تفلقو على من امتياكه على من عذاب سالفتنا سالقرف كأته كأبري عنسته ودى جنة عسكباني انديت تأفت عليه ترو اللهم إني أسألك الجنة بدون سابقة عذاب ولا مناقشة حساب كان تقى حساب الشلم لمن دزي هذا الرك لمن دزي هذا الرك بتلين ملسي اللين اللهم يا ربي عفو بلين يهن استي مانو استي كنا انت سوچ إجاتشو ستاوتو سوست سوچ يهن دعاء اندي حافزوتنا هل قزي برومولا اندي هذا رقلن استي إجاتشو اوتو اللهم إني أسألك الجنة بدون سابقة عذاب ولا مناقشة حساب الحمد لله لسو شاقن آشاء الله سوس سو شاقن يهين حفزوتنا عندان دقزي دعا سبال دسي لاتشو دعا يهين دعا ترقال لاتشو قن لنا انت بتشادلم له لاتشن اللهم إنا نسألك الجنة بدون سابقة عذاب ولا مناقشة حساب يمارت من مارتنو عند أبو بكر صديق كتا عذاب النات ياك او ياك امنا من ساي ساي فتن ود جنة اسقب اندمي بالو لن يادم وندزي على الدعاء تارقالاتشو اشي اوكي لن انتم لراساتشوم لبيت سووشاتشوم لن يام يهدو عابد دقاقم الله سبحانه وتعالى عند نقر لاستاوساتشو وندموش منالو عند علم ابن القيم انتن منالي عند سو هلو قزي دعاء ميا بزاكو هوني القصوم يا بغداد هوني اللهن ملمن اللهن تسبيح تهليل يا بزاك هوني عندك انا لو بتام شجر قطموت بتلك شجر بيودقنا يا رب يا رب كلالو بسما يدلو ملائكوت يسمان يسمونا من يلالو ان هذا الصوت مألوف عندنا يلالو يدمسكو اديس دمس ادلم كل غزي ارورو ميا بزانا يا ربي يميل دمس نونا يا ربي يلوثال نعم يي باريحكو كل غزي كور من نسماو اهونكو اديس ادلم سلازي يغطمبت شجر باك غيتاچن استي اغرالت استي استعفو بلو بلو ملائكوتشو يلمنو للحال لمندنو ميلومل مكنياتو انت كل غزي بك بك بك يالو يسموه نبر كالله قا كل غزي دعانا ذكرتا بزا نبر انا من يلالو ان هذا الصوت ليس بجديد يدمص اديس ادلم لنيا يلالو اشي ودليل حديث بسداتشو هون يقول النبي صلى الله عليه وسلم نهى عن المواقعة قبل الملاعبة يدمو انقدي شيخ ابراهيم لمدنو زاري يميستوش بيتشا مناقر ونداتلوني ياو يلفوا للوم قد ما كتكتل يازو حديثوش ناشو النزي نهى من معنى نوها الله نبياتي صلى الله عليه وسلم كلكلوت አይ ብታዩ በትዳር ውስጥ ብታዩት ይህ ነገር ራሱ የተቆረጠ አንጀቱ ብጭቅጭቅ ያለ ነው። ይህ ነገር ነቢያችን ያሉት ነገር ነሃ አኒል ሙዋቃ ሙዋቃ ማለት ሚስትህ ታመጣና አልጋ ላይ አስተኝተህ ጅማዕ ማድረግ ነው። ሙዋቃ ይህ ነው ያኒ ተቃዑ አለይሃ ያኒ ትጃሚዑሃ ማለት ነው። ላኪን ነቢያችን የከለከሉት ምንድን ነው? ነሃ አኒል ሙዋቃ ቀብለ ልሙላዓባ። አሁን አንዱ ከአሜሪካ ይመጣና ይገታተራል። አረ አንተ እኮ ሚስትህ ጅማዕ ስታደርግ እኮ ወርሚን ወርሚን አፕ ማድረግ አለብህ። እንዴ እኮ እነዚህ ጅሎች ገበሬዎች እኮ አያውቁም እንደዚህ። እነዚህ አባቶቻችን የሚያደርጉት ነበር እኮ ዝም ብሎ እኮ ነው ብሎ እየተመጠጠ ነው የሚናገረው። አይደለም ከየት አመጣው? ከአውሮፓ ከአሜሪካ። ነቢያችን ከሺ 400 አመት በፊት አሉት ይህ ነገር። ከሚስት ጋር ስትተኛ እባክህ ቶሎ ብለህ እግሯን ከፍ አድርገህ ጅማዕ አትግባ። ጠይ ምን ላድርግ ጌታዬ? ነቢያችን ሳ ሰለም የምታደርገው አጫውታት፣ ሳቃት፣ ቀልድ፣ አፌዝ ውሃ እንደዚህ በፊትዋ ላይ ሰርጭና እሷ ደግሞ እንደዚህ አጉርሳት፣ ታጉረሳለች፣ ሳማት፣ ነካ ነካ አድርጋት። እዚህ ላይ ነቢያችን አሽረፍ ልኸልቅ ወቁድዋችንና አፍደል ሩሱል በል አፍደል ሚን አልመላኢካ ትልቁ የተባሉ ነቢያችን ያሉት ንግግር ነው። አንተ አሁን ከጆን ኤፍ ምናምን ከሚስተሩ ምናምን ያመጣው እንዳይመስልህ። ነቢያችን ሰለላሁ ዐለይሂ ወሰለም ከአልፎ 400 ሰነ ያሉት ትልቁ መምሪያ ነው። ደግሞ መምሪያ ብቻ አይደለም ሁላችን የምን ወላሂ ልንገራችሁ ወንድ እሺ ተመልሻለሁ። ሰማለሁ አሁን እየተሰማሁ ነው ወንድሞች። ማሻአላ የዛሬ እንግዲህ ኮኔክሽን ምንም የተቋረጠ የለም። መለስ ገባ ወጣ ብቻ ነው። እየተሰማሁ ነኝ። እሺ እኔ ልንገራችሁ ወኡቅሲሙ ቢላህ ሁሉ በአለም ያለ እስቲ በሀበሻ ብቻ እንናገር። በሀበሻችን ህብረተሰብ ያለው የትዳር ህይወት ሁሉ በዚህ የተመሰረተ ነው። በዚህ የተመሰረተ ነው። ስትገናኙ ገና ከቤት እኔ ምሳሌ ልስጣችሁ። አሁን ትንሽ ላስቃችሁ ነኝ ግን ምሳሌ ልስጣችሁ። ሁለት ባልና ሚስትና ሁለት ባልና ሚስት እናምጣ። እሺ ኦኬ። አንዱ ይመጣና ገና ከቤት ከስራው መጥቶ ቤት ስገባ ሚስቱ ምንድነች በጣም ትወደዋለች፣ እሱም በጣም ይወዳታል። ገና ያሳፍራል ይህ ነገር አያሳፍርም? ገና በሩን ከፍቶ ሲገባ ሟ ትለዋለች። ምን ትላላችሁ እናንተ? እዚህ ጉንጩ ነው ከንፈሩ ነው ትስመዋለች። ሐላሉ አይደለችም? አው ኮቱን ታወጣለች። ከዛ በኋላ አልጋ ላይ ቁጭ ይልና ካልሲውን ታወጣና ምን አለበት እግሩ ብታጥበው? ምንም የለውም። ለአንዱ ኢባዳ ሚን ኢባደቲላህ። ጠይብ ከዛ በኋላ እንዴት የመሰለ ጭማቂ ቀዝቀዝ ያለ ወንድሜ ይህችን መጀመሪያ ጠጣ ትለዋለች። ይህን እየጠጣ እሱ እንደገና ምሳው እንግዲህ ሬዲ ነው። ሬዲ ካልሆነ ደግሞ አንዲት ኢንተርኔት ከፍትና ይህችን እስቲ 5 ደቂቃ ስማ ትመጣና በስተጀርባው እንቅ አርጋ ደግሞ ትስመዋለች። እንደገና ታመጣና ቅድመ ተከተል የያዘ ምግብ ታቀርበዋለች። እየሳቀች ታጎርሰዋለች። ከዛ በኋላ እሺ አሁን አልጋዋን ጥፍ ያለሁ አረፍ በል አንድ ግማሽ ሰዓት፣ ከዛ በኋላ እቅሰቅሳለሁ ለሰላተል አስር። ያን እንደ ህፃን ነው የምትንከባከበው አይደለም? رحم الله هذا البيت يهن بيت رحمة يقبابت يا الله ان اذنت يقبابت يهن بتام صقا يبزلت يهن تدار اوكي سيمت ادم وسو هديه يزو يمطال ارا باكل من الناس لفحت لوالج ارا ايه دم هديه نو يتبالو انتي كو اغلى من الهديه الى تال مندنو يا هديه يا 50 بر ولا 100 بر انتي قيمتك مليون ያንቺ ዋጋ እኮ በሚሊዮን እኮ አይገኝም። እንቅ አድርጎ ይሰማታል። ይህ ነገር ከተከሰተ በባልና ሚስት ምን አይነት ትዳር ይሆናል ስንገሩኝ? እሺ ሌላ ትዳር እንሄድ። ይመጣል፣ ያንኳኳል፣ ኳኳኳኳኳ በቃ ወታደር እንደሚመጣ ነው። ገባ ሲል አንድ ብርጭቆ እዛ ተጥሎ ሲያገኝ፣ አንቺ አህያ፣ የአህያ ልጅ፣ ምንድን ነው ይህ ቤት? እዚህ ብርጭቆ ተጥለዋል፣ እዚህ ትራስ ተጥለዋል፣ የለሽም እንደዚህ ቤት? ለምን አንተ አታነሳውም? አንቺ ተይስቲ አንቺና ልጅሽ አላህ ላይ ባርካችሁ አንቺ አንሱት እስቲ ብሎ ይገባል። መሳም የለም፣ ፈገግታ የለም። ገባ ሀዲያ የለም፣ ሀዲያ የሚባለው ነገር አያውቅም። ከዛ በኋላ ይመጣና ኮረፍ ብሎ እንትን ይላል። ከዛ በኋላ ገና እኮ ነው ከረባቱ ሳያወጣ እንትኑ ሳያወጣ ገደም ይላል በእንትኑ። እሺ እንደምን ነህ ወንድሜ? ባክሽ ዘወር በሊ። አንቺ ደግሞ ኧረ ምን ነካ ቤቱ እንዴት ነው በጽናት አትይዙትም? ነው ደግሞ እኔ ስለፋ እኮ ነው የዋልኩት። እኔ በቃ ንግግሩ በዚህ ይጀምራል በዚህ ይጨርሳል። ከዛ በኋላ ወንድሜ አንተ እኮ እንደዚህ እንደዚህ እንደዚህ ጎድለዋልና አምጣ አላልኩህም እንዴ? ስኳር የለንም ሻይ የለንም፣ ልጆቹ ደግሞ ወተት አምጣላቸው ብዬ ነበር። መቼ አለዚህ ሌላ ስራ የለሽም? እኔ ገንዘብ ሳፍሰው ነው ሙለው። እንዴት ነው ገንዘብ ያፍሳል ወይም ገንዘብ ዘርቶ አብቅሎ አሉሽ እንዴ? አይበቃሽም እንዴ አንቺ? ኧረ ትናንትና አይደለም ያመጣሁት ስኳሩ። ስንት መሰላችሁ ያመጣው? ከሶስት ወር በፊት ነው ያመጣው ስኳር። ትናንትና እኮ ነው ያመጣሁት ስኳሩ ይላታል። እሷ ደግሞ ካካ ብላ ትስቃለች። ኧረ ሶስት ወር አደረገ ታይ፣ ምንድን ነው በሶስት ወር አንድ ኪሎ የምትጨርሽው? አንድ ኪሎ ያህል ሶስት ወር ምናምን። እንግዲህ ላጫወታችን ነው እንደዚህ የምለው እያጫወትኳችሁ ነው። አላኩል ሀል ቦዲው ልክ ነው፣ ቦዲው ልክ ነው። እንደዚህ አይነት ትዳር አለ፣ እንደዚህ አይነት ትዳርም አለ። ወሊዛሊክ የቁሉ ነቢ ስ ሰለም ነሃ አን ልሙዋቃ ቀብለ ልሙላዓባ። ናም ሀዚ ልሐዲስ ሰሒሕ ረዋሁ ጃበር እብን ዓብድላህ። ኢዘን ሁላችን ከይስ መሆን አለብን ከቤተሰቦቻችን ማለት ነው። እሺ የሚቀጥለው ሐዲስ እንግዲህ እስቲ ሶስት ሐዲስ እንጨምርና ከዛ እስቲ አሳርፋችኋለሁ እንሻአላህ። ሐዲሱ ይጣፍል ወላህ ወላህ አጉል ለኩም። የፈለገውን ዓለም ሙፍቲ መጥቶ ቢመክረን የነቢያችን ንግግር ያህል ሊመክረን አይችልም ወላህ። እሺ እስቲ የሚቀጥለው ሐዲስ ምን ይላል? መን ቀረአ ቁል ሁወላሁ አሐድ ሐታ የኽቲመሃ عشر مرات بنى الله له قصرا في الجنة وهذا الحديث صحيح. فقال عمر رضي الله عنه إذا نستكثر يا رسول الله. نعم منالو نبياتشن قل هو الله أحد الله السمد لم يلد ولم يولد ولم يكن له كفوا أحد. أسر قزيك أرالي الله سبحانه وتعالى بورك أنه بألماز يتسرى عند تلك فوق بجنة يسرى لتال. ምንድ ነው ይሄ? እኛ በነፍሳችን የተጫወትን እኮ ነው ወንድሞች። እኔ አስር ጊዜ ቁል ወላሁ አሐድ ስንት ትወስዳለች? አስር ደቂቃ አይወስድም። አስር ጊዜ ቁል ወላሁ አሐድ ከቀራሁ አንድ ፎቅ ተሰራልኝ። ሁለተኛ ከቀራሁት አንድ ፎቅ ተሰራልኝ። እሺ ማታ አስር ጊዜ ጥዋት አስር ጊዜ ከቀራህ ሁለት ፎቅ ትሰራለህ በጀና ጠይብ። እድሜ 50 አመት ከሞትክ በየቀኑ ሁለት ጊዜ ከቀራ ስንት ፎቆች ነው የሚሰራልህ? ይህ አንድ ነው። ይህን ነገር ሲሰማ ዑመር ኢብኑል ኸጣብ ከነቢያችን ምን አለ? فقال عمر رضي الله عنه اذا نستكثر يا رسول الله. እንግዲህ እንደዚህ ከሆነ እናብዛ ቁል ወላህ መቅራት እናብዛ አሉት አላቸው። فقال النبي صلى الله عليه وسلم ለምን አሉት? لان القصور تكثر እንደዚህ ከሆነ ፎቆቻችን እንዲበዛ እናብዛ እንጂ አላቸው። فقال النبي صلى الله عليه وسلم الله اكثر واطيب. انت بمليون يا مليون عمت انكون بتل الله كزي بلطه تلك نو انكون يا 50 60 عمت غزي 1 مليون عمت زي الدنيا نوره. قل والله واحد بتش بتقر بتنور الله سبحانه وتعالى لسو يم يحل فوقك الله حبتام نو شر نو ازاني نو نا ابزالو ابزوت قرو قل والله واحد እንደ ብዛቱ አላህ ይሰጣቸዋል ይላል። ጠይብ እንደዚህ መሰለ ጣፋጭና አስደሳች ሐዲስ ሰምታችሁ ታውቃላችሁ? ጠይብ ስንት ነው የሚያደርጉት? ወላህ እኔ ልንገራችሁ፣ አሁን 250 ወይ 300 ሰዎች እየሰማችሁ አይደለም? ከዚህ ከተለየን ይህን ነገር በግብር የሚያውሉት ሙምኪን 10% አይሆኑም። ነገሩ መስማት አይደለም፣ ነገሩ ሰምተናል። እኔ አሁን አንድ ሁለት አመቴ ተቀረብልበዋል። ሁለት አመቴ ቁርአን እየፈሰርኩ ሐዲስ እየፈሰርኩ ነኝ። የተባለው ሁሉ በግብር ያዋለው ስንት ሰው ነው ብንል ያሳዝናል። እሺ የሚቀጥለው ሐዲስ እስቲ يقول النبي صلى الله عليه وسلم في حديث صحيح الفطرة خمس. እዚህ ላይ እንግዲህ ትንሽ ወንድሞች ነቢያችን ያሉት ነገር ይለፈው አንልም። ያው በነገራችን ወንድሞች ልድገምላችሁ፣ ከስድስት ወር ያልኩት ቃል ልንገርላችሁ። እኔ በዚህ 20 ስንት አመት በዳዕዋ የሪያድ ሰዎች በሙሉ ያውቁኛል፣ የአማርኛ ክፍል የትግርኛ ክፍል ሁሉ ያቆኛል። በምንድን ነው የሚያቆኝ ታውቃላችሁ? ነቢያችን ሰለላም ያሉት ቃል አላህ ያሰፈረው ቃል ወላሂ ቅንጣት የምታህል ነገር እፍረት አይሰማኝም። ከኪሴ አምጥቼ ቅሌታም ነገር ከተናገርኩ ቅር ይለኛል። ላኪን ነቢያችን የተናገሩት ማን ነው? ሸህ ኢብራሂም ከነቢያችን ጋር ማን ነው? ማን ይሁን እስቲ? አላህ በቁርአን ያሰፈረው ነቢያችን ሰለላም በቃላቸው የተናገሩት ዑመር፣ አቡበከር፣ ዑስማን፣ አሊ ጀሚዕ ሰሓባ በመላሳቸው የነጠቁት ነገር ሸህ ኢብራሂም የጨምላቃ ሰው ማን ይሆን? ያኒ ነቢያችን ያሉት ነገር በአማርኛ ገልብጦ አለመንገሩ ወንጀል አይደለም ወይ? ወንጀል ነው። ስለዚህ እባካችሁ አፋችሁን እርሙ። አንዳንድ ጊዜ አይ ሸህ ኢብራሂም እኮ እንደዚህ አለ። ለምን አለልም? ጠይብ፣ ለምን አለልም? እንግዲህ ነቢያችን ሰለላም በግልጽ ያሉት ቃል እባክህ ያሳፍራል እለፈው ስል እኮ ነቢያችን የሚያሳፍረው ነገር ተናገሩ ማለት ነው። አይደለም እንዴ? እስቲ የስ ኦር ኖ በሉኝ እስቲ። ነቢያችን ሰለላም አሁን ምን አሉ? ኢዘ አረድተ አን ተእቲ ዘውጀተክ ምን አሉ? ላ ትዋቅዒሃ ያኒ ዳዕብሃ ዳሕክሃ አሉ። አይደለም? ጠይብ ሸህ ኢብራሂም ሆዬ መጣና ወላህ እነዚህ ሰዎች እኮ አሁን እንደዚህ ብናገር እኮ ይህ ሸህ ኢብራሂም ደግሞ የሴክስና ባልና ሚስት ይወዳል ሊሉን ነው ብዬ ካለፍኩት፣ መጀመሪያ ሁለት ትላልቅ ወንጀል ነው ያደረግኩት። መጀመሪያ ነቢያችን ሰለላሁ ዐለይሂ ወሰለም ያሉት ነገር እንደ ነውር ታስበው፣ በሌላ አነጋገር ነቢያችን ሰለላሁ ዐለይሂ ወሰለም ነውር የሆነ ነገር ተናገሩ ማለት ነው። ይህ ነው እውነተኛ ንግግር። ይህ ነው እንዴት ነቢያችን ሰለላሁ ዐለይሂ ወሰለም ያን ከሚስትህ ስታገባት እንደዚህ አርጋት እንደዚህ አርጋት ከንፈሯን እንትን ሳማት ይላሉ። እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም ነውር ነገር፣ ቅሌት ነገር ይናገራሉ እንደ ማለት ነው። ይህ አንድ ነው። ሁለተኛ ለህዝቡ የሚያስፈልግ ዒልም አንገቱን ጠምዝዘህ ሰብረህ ስትሻገረውና ስትተወው ወንጀል አይደለም? ይህ ወንጀል ነው እንጂ። ስለዚህ በሁለት ወንጀል ነው የምትከሰሰው አንተ። ኢዘን እወቁኝ ያኳና ወንድማችሁ ወይም ሼኻችሁ እንበል እሺ፣ ወንድማችሁ ያኒ የምወዳችሁ ሸህ ኢብራሂም ወላህ አልዓዚም እኔ አላህ ያለው ነገርና ነቢያችን ያሉት ነገር አላፍርም፣ የፈለጋችሁን ብትናገሩ እኔ የኔን አጅር በጣም የምታበዙልኝ ነውና ለእኔ ግን አትነኩኝም። እሺ እስቲ እንበል አሁን። የቁሉ ነቢ ስ ሰለም አልፊጥረቱ ኸምስ ፊጥራ አሉ። ያኒ ሁሉ ሰው ማድረግ ያለበት እስላም ተብሎ ማድረግ ያለበት ነገር እኮ አምስት ነገሮች አሉ አሉ ነቢያችን። እንግዲህ እነዚህ አምስት ብቻ ማለታቸው አይደለም፣ ላኪን ርእሰ ርእሳቸው ጠቀሱ። እነዚህ አምስት እኮ የእስላም የተባለ ወንድና ሴት ማድረግ አለባቸው አሉ። እሺ ምንድን ናቸው? ቃል አልኺታን፣ መጀመሪያ መገረዝ እስላም የተባለው ማድረግ አለበት። በተለይ ወንድ የወንድ መገረዝ አንዳንድ ዑለማዎቹ ዋጅብ ነው አሉ፣ አንዳንዱ ሱና ነው አሉ። በጠቅላላ ግን የነቢያችን ሱና ነው። ስለዚህ ነቢያችን አደራ አሉ፣ ተገረዙ አሉ። እሺ ለወንዶች። ለሴቶች ደግሞ መክረማ ነው አሉ። ምን ነው መክረማ? ሊአነ ነቢ ስ ሰለም ፊ ሐዲስ ሰሒሕ ምን ይላሉ? ያ ኡመ ዓጢያ አልዋት ፈኢዛ ኸተንቲ ፈአሽሚ፣ አንቺ ልጆችን ስለምትቆርጪ ስለምትገርዚ እባክሽ አደራ ሁሉ ከስሩ አትውሰጂው። ጥምን ላርገ ሰይዳችን በላዩ ላይ ትንሽ ጨረፍ አድርገሽ ለቅ እንትን አድርጊው እንጂ። ምክንያቱም በመዲና የታወቀች ነበች እሙ ዓጢያ። እና አሁን በአገራችን የታወቁ ህጻኖች የሚገርዙ ሰዎች ሴቶች አሉ አይደለም? ልክ እንደሱ ነበረች እሙ ዓጢያ። ነቢያችን እንደዚህ አልዋት አንድ ቀን እና በማጭድ አምጥተህ ከስሩ ከለቀቀውማ ሱብሓነላህ ገደልካት ይቺ ሴት። አሁን ሴቶች እር የሚሉ አሁን ከባሎቻቸው በጣም የሚያሰቃያቸውና እሱ ይሰቃያል እሷም የምትሰቃየው ለዚህ ነው ግርዛት የሚባለው ነገር። እሺ እና ለሴት ምን አሉ ነቢያችን? ህወ መክረመቱን፣ ለሴት በባልዋ ላይ ትንሽ ክብር ይሰጣታል። ምክንያቱም ካልተገረዘች በጣም ሴክሲ ትሆንና ታስቸግረዋለች። በጣም ከተቆረጠ ደግሞ ከመሰረቱ ከተቆረጠ ደግሞ ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት የሞተች ሴት ትሆናለች። ያኔ ሁሉ የተገረዘች ሴት እኮ በጣም ደካማ ነች ማለቴ አይደለም። ላኪን ነቢያችን ሰለላሁ ዐለይሂ ወሰለም ያሉት ፈኢዛ ኸተንቲ ፈአሽሚ ያኒ ከገረዝሽ ትንሽ ውሰጅ እንጂ አትዝለሚያት አሉ። ይህ አንድ ነው። ኢዘን አልኺታን ብንስበ ልረጁል ዋጅቡን አው ሱና ወብንስበ ልኒሳ መክረመቱን ክብረት ነው በባልዋ ላይ ትከብራለችና ብዙ እንትን ታረጋለች አሉ። اول من اختت من الذي اختتنا اول نبي عليه الصلاه والسلام دالوت سيدنا ابراهيم عليه السلام ابا الانبياء يا نبياتنا ابات يهونو ايات قدم ايات يهونو سيدنا ابراهيم رسول الله مجمر يتجرزت اساتشو ناتشو بس انت امتاچو ب 8 امت 8 امت سيادرغو تجرزو سبحان الله العظيم دمو اني 120 امت سيونو دمو ولدوا سبحان الله اسكمتها يا عمت هالولدهم نبر نعم مستاتشو مهان نبر اساتشوهم الله ستاتشو زكريام اندزي زكريام ايولدهم نبر ادلا من دي اشي انا اندزي اينت مقرز بسلمنا بتلي انكوان لما نتاي تشالم ياسل لما سو كريستيان نرو ودسلمنا يقبا مقرز اللبت هلاشن مقرز اللبن خلاص ايه عندنو اسلام ليادرغو ميقباو إيه عندنو هل التنيا والاستحداد الاستحداد إيش معنى استحداد تاك ألا شو استحداد من لبله يبلته ويفرته سأقر ملاج أتمالتنو واندموش يلفو لبل ويس لقلتو سنقرون استن لفوي يا سفرا لنبل ويس لغلصو نبياچن بدن بن يغلصوت اشي استحم يبلته ستم وندم يالو صغور ملاچت አለበት አሉ። طيب كذا قتلوا يميغرماچو حديثن سال قتل حديثو قتلالهو مغلچ አለው والله سبحان الله عندان دغزيكو بالنا مستمونيوچ አሉ يلوم بالنا مستمونيوچ سيሆኑ የሞኙነታቸው ደሞ xx large ሲሆን ያሳፍራል አይደለም ታቃላችሁ አንዱ ደወለልኝ እሱና ሚስት ሆነው እኮ ነው የደወሉልኝ ተጣሉ ተጣልተው ደወሉልኝ ምንድን ነው አልኩና السلام عليكم شيخ ابراهيم السلام عليكم እኔ ከሚስቴ ጋር ነው መደወለው ያለሁ የት አለሽ ሚስት ከኔ ጋር አለች እሺ ምንድን ነው ችግሩ والله ازاك زي ساقطكو تتعلان كوالي كتنا انتنا لديه جمرن اسكاهون درس يتسعداد دبنا يتتعلان ومنو لاچيو بلات انبيا لچ اني دمو كاللاچشو نمو اني كانچ غالتن يمالچ ارررررر والله بيجي راسين ياسكونا ارمن دناچو متلو تالكواچو والله انو يتكستو كفلك انقاقرات علي ارمن انقاقرات علو ايدي ستوبيد هالكوت ينقر اي وطام يا اخي ايه نقر لن يتنقر شيخ كونه هلنج مدنو شيخ الكوت او كلاجيو اني دساي لن يمسلاه لا اني اللاجم دزينو دس يميلنج عليش هلنج طيب من لبلاجو اني انقريه من تناقرات هلن لنناقرات من بيانو من ناقرات باك توف بلو هلكوت بك لناقراتم انت السوابت تقبالنا بحالان ادول اللي نالكوان الكوت اشي بلو فرانا هيدنا كاسر دكيك ادول اللي سمع الكوت من اين سوانا هانتا ይህ ነገር አሁን ወንድ ነው ወይስ ሴት ነህ አንተ ለብቻህን ሆነ እንዲያውም ብትነግረኝም አይገባም አልኩት ለብቻህን ብትነግረኝም ሰውየው ምን ማድረግ ነበርበት ታቃላችሁ ወንድሞች እሱ እንብ ያለችው አይደለም خلاص ኪታብ ያመጣል ኪታብ አምጥቶ استحداد የሚለው ነገር ሱና መሆኑን ያሳያታል በግልጽ በቃ ነብያችን ሰለላም يعني የብልታችሁ ጸጉር ላጮት ብለው አዘዋልና ይውልሽ ተመልከት ይላታል ነገሩ አለቀ خلاص سوا مسلم كونه حاضر نو متلو لكن يا متعنا لا تشو صلات انبي عليكين سوا دم انبي تلالك حسبنا الله ونعم الوكيل ايه نجر والله والله اقول لكم تفت يفطركوت نجر ادلم راسي باجي راسي ياز كلت بتام يما يسدن كان نجر نو على كل حال نقتل استي يقول الاستحداد لل استحداد ايه هلتنيا نو اوكي قتلو من يلال وتقليم الاظافر يا اغرهنا يا اجه طفر مقرطو بي يالفكو ينغرونيال انغدي سنت اندميقوي ينغرونيال الرسول عليه السلام مقرطو طرو نو سيتم وندم اهون سيتوچ ورته نو انداندو والله ساياچو يقفال سيتم وندم طفراچو رجيم نو ጥቁር ነው። ምንድነው ጥቁር? በውስጡ ቆሻሻ የተከማቸበት ነገር ነው። እኔ ይሄን ነገር ካየሁ ወንድ በሰርግ ተጠርተን ያኒ ጥፍሩ ረጅም ሆኖ ጥቁር ያለው ካየሁ አልበላም፣ ወላህ አልበላም። ሌላ ቦታ ሄጄ ነው የምበላው። ማድ ማድ ማድ አላለም። ከዛ ንሳን ነው ከሌሎች ሰዎች ነው የምበላው። ሴቶች ደግሞ እንደዚህ አሉ። ጥፍራቸው ይረዝማል፣ ግን በጽዳት አይደለም የሚይዙት። አላ ኩል ሐል ሱናው እንዲቆረጥ ነው። እሺ፣ ይህን ሶስተኛ ነው። አራተኛ ተንዚፍ አው ነትፍል እብጥ ነትፍል እብጥ ብብትህ እዛ ያለ ጸጉር በእጅህ እየነተፍከው እንትን እየሳብክ እየሳብክ እንትን ታርገዋለህ። ወይም ላጨው ወይም ትላጨዋለህ። መላጨት ካልፈለክ ደግሞ በእጅህ ትነትፈዋለህ ማለት ነው። እሺ፣ አምስተኛና መጨረሻ ቀሱ ሻርብ ለወንዶች ነው። ይህ ጢማቸው አይንኩት ይተውት፣ ይህ ነው ሱናው። ላኪን በከንፈራቸው ላይ ያለው ጸጉር ግን በጣም ማሳጠር አለባቸው። አሳጥረህ ታስተካክለዋለህ። ወይም ላጨው ከፈለክ ሁሉ ላጨው፣ ወይም ግን ውበት ያለው ግን ትንሽ እዛ ታሳጥረዋለህ። ጢምህ ግን ትተዋለህ፣ እንሻአላህ ወደ መሬት ይውረድ ያኔ ትተዋለህ። ናም አብዱላህ ብን ዑመር ምን ይላሉ? በእጅህ እርጨብጠህ ከዛ ከበለጠ ትቆርጠዋለህ ይላል። አላ ኩል ሐል ጢምህ ይተዋል። ከዛ በኋላ ይህን ሻርብ ደግሞ በከንፈር ያለው ደግሞ ታሳጥረዋለህ። ይህ ምን ይባላል? ቀስ ሸዋርብ። ስንት ሆኑ? አምስት። አሁን ወደ መግለጫ እንግባ። አልፊጥራ ማለት ያሉ ሱና ማለት ነው። አልፊጥራ ማዕናሀ ሱና። አልኺታን ብንስባ ልዝኩር ቀጥዕ ልጅልዳ አለቲ ፈውቀ ልሐሸፋ። እንግዲህ የዑለማዎች ንግግር ነው። ኺታን ማለት መገረዝ ማለት አሉ የብልቱ የሰውየው ብልት ራሱ በራሱ ያለው ቆዳ ሐሸፋ ራሱ ማለት ነው። የብልቱ ራስ በዛ ያለው ቆዳ ትርፍ ስለሆነ እሱን ቆርጠህ መጣሉ ይህ ምን ይባላል? ኺታን ይባላል። ጠይብ፣ ከዛ በኋላ ወሊል ኡንሳ የሴቶች መገረዝስ እንዴት ነው አሉ። ቃል ቀጥ ላሕመተን ዛኢደተን ፈውቀ መሐል ልኢላጅ። ኢላጅ ምን ማለት ነው?